الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث العشرون، هاي نيو حديث. عن أبي مسعود عقبة ابن عمرو الأنصاري البدري رضي الله عنه قال: قال رسول الله صلى الله عليه وسلم: إن مما أدرك الناس من كلام النبوة الأولى كنبينات يمجمّر عوش نقر سوّتش يغنيت نقر إذا لم تستحي فاصنع ما شئت كالافترك أكبرتك لله متفلقوا النقر سراء يميلوا النقر رواه البخاري. البخاري ذكره صحيح زجبانه أطر يلتش بطا منشر حديث نتش حديث أبي مسعود عقبة ابن عمرو الأنصاري البدري رضي الله عنه نيصطلع لفلا نبياتنا عليه الصلاة والسلام منالو إن مما أدرك الناس إن يملو عادات التوكيد حرف توكيد يبالال عند النقر أصنعوت لمستت لما التناكر يميقبا حرفنا ومالتنا تكرت لمستتنا لابد يوم أصنعوت من الستة ولم أدرك نم مما أدرك الناس سويتش كاقين يتنقر مالتنا كتنت جمرو سيوارد سيوارد اندمت او كأبو اندتلالف او اندمبالو مما أدرك الناس سوّتك هاقين يتنقر كمان سيبال من كلام النبوة كنبس نققر الأولى كمجمّرو قدامي كهونو مالذن أتك علي كتنت جمرو كنبرا ከነቢያቶች ሁሉ ሲተላለፍ የመጣና የተገኘ ቃል ቢኖር ምን የሚለው ነው ከተባለ ኢዛ ለም ተስተሂ አንተ የማታፈር ከሆነ ይላል። ሸም ካል ያዘ ሀያ ከሌለ ፈስናዕ ስራ አድርግ ማሽት የፈለግከውን ነገር አያ እለለህ ከሆን የፈለከውን አድርግ የሚለው ነው። እዚህ ቦታ ላይ ኢዛ ለም ተስተሂ የማታፈር ከሆነ ሀያ የማይኖርህ ከሆነ ሲል ሁለት ትርጉም አለ። ቢሶሊህ አልዑሰይሚን አንደኛው ምንም ሀያ እለለህ ከሆን ለምትሰራው ነገር እፍረተ ቢስ ነገር ከሆን فاصنع ما شئت يفلك كونسرا على مالتنا قلتن يو يتسطل ترقوم إذا لم تستحي مالت يا يمتسرا وسرا ليا سفره يما يشل نقرهونو كتغني لمالتنا درقيتو ملكا ميهوننا أنتنم ليا سفره يما يشل نقرهونا إذا لم تستحي سلزي أنتك على فركبت فاصنع ما شئت أنت يفلك كون سراء يأنن يفلك كون نقر مسراته إما يسفره حياء إما يسطه هاي نتسكهون الدرس أدرقه وده على أن تتلبت لمالتهم لياسكي دي كلا المالتنا إيه إنجلي من لمالتنا تترك شيئا إذا كان لا يستحيا منه مالتنا حياء إما يدرق بات إما يتفر بات كهونا አጥተው ዋድርገውም ብሎ ለመቀስቀስም ያገለግላል ነው። የመጀመሪያው አንተ ራስህ አፍረተ ቢስ ከሆን ሀያ ከሌለ የማታፈር ሸም የሚባል ነገር ማታውቅ ከሆን ክበል የፈለከውን አድርግ ማለት ሲሆን፣ ሁለተኛው ደግሞ ካንተ ሸምነትና ሀያ ቢስነት ሳይሆን ከድርጊቱ ጋር ተገናኘ። ምን ስራው አንተን ሊያሳፍርህ የማይገባ ሀያ እንዲኖርህ ሊያደርግህ የማይገባ ሆኖ ከተገኘ ስራ የምትፈልገውን ነገር አትተው አትታቀብ ለማለትም ይፈሰራል ነው። ተባጩ ወንድሞቼ እምትከታተሉ በዛኛውም በዚህኛውም መንገድ ትርጉሙን ልናየው ይመቸናል። ስለዚህ አሁን ሁለቱም ምን ይሆናል ማለት ነው? መልእክቱ ከመጀመሪያው ስንወስድ አንቺ ሀያ ከሌለሽ አፍረተ ቢስ ከሆንሽ ሸም የሚባል ነገር ማታውቂ ከሆነ በእምትፈልጊውን እንግዲህ ስሪ። ምትፈልጊውን ስሪ ሲባል ተፈቅዶልሻል ማለት ሳይሆን በዛቻ መልክ ነው። ነገ ታገኛታለሽ ዋጋውን አይነት ነገር ነው። ይሄ አንደኛው መልእክት ነው። ሁለተኛው اذا لم تستحي فاصنع ما شئت سيل ያ የምትሰሪው ነገር የሚያሳፍርሽ ካልሆነ ሀያ እንድትይ ሸም እንዲኖርሽ ማያደርግሽ ከሆነስ አትተይው። በቃ ምትፈልጊውን ነገር ስሪው። ለምን ትተይዋለሽ? የሚያሳፍር አይደል? ሀያ የሚያስይዝሽ ነገር አይደል? ሸም የሚያስጠይቅሽ ነገር አይደል? ሶ አድርጊው። ለምን ይተዋልም ለማለት ነው። የተፈቀደስ ከሆነ ድረስ የምን ሀያ ነው? በዛኛውም በዚህም ስንሄድ መልእክቱ ሊያስኬድ ይችላል ነው። አሁን ግልጽ ይሆናላችሁ ይመስለኛል። ታዲያ በዚህ ቻጭር ሐዲስ ውስጥ ምን ትምህርት እንማራለን ከተባለ አንደኛ ان الاثار عن الامم السابقه قد تبقى الى هذه الامه ከቀደምት ኡመቶች ከቀደምት ነቢያቶች የተገኙት ምህርቶች ከትውልድ ወደ ትውልድ ሲተላለፉ እዚ ኡማ ድረስ ሊደርሱ የሚችሉ እውነታዎች እንደሚኖሩም ተመረናል ማለት ነው። ለምን ሐዲሱ ምን አለ? ኢነ ሚማ አድረከ الناس ሰዎች ካገኙት ውስጥ ምን ከላሚ النبوهት الاولی ከነቢያት ንግግር ከመጀመሪያው ከቀደምቶቹ ካገኙት ሲል ከጥንት ኡመቶችና ከጥንት ነቢያት ሲተላለፈ የመጣ ዛሬም ድረስ የሚኖራል ማለት ነው። ስለዚህም ሊወራረስ እንደዛለን ማለት ነው። አንድ ይሄን ትምህርት አገኘን። ለምሳሌ ሱረቱ አልዓላ ላይ ቁርአንን ስትቀሩ ምን ትላላችሁ? ሱረቱ አልዓላ ሰብህ ስመ ረቢከ አልዓላ የመጨረሻው ላይ ከ16 እስከ 18 أعوذ بالله من الشيطان الرجيم بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى إن القرآن انكر الله አሁን እዚህ አያት ውስጥ ምን አለ? መጀመሪያ ጌታችን አላህ ምን አለ? بل يلقون ان انت تؤخرون الحياه الدنيا እችን ቀርቤቷን ጠፊት ከአኺራ ይልቅ የዱንያን ህይወት የምትመርጡ ናችሁ። والاخره ሳለ خير كدنيا የተሻለች በላጭና وابقى በጊዜም ዘውታሪ ሆና እያለ እናንተ ግን ትመርጣላችሁ አለ ጌታችን አላህ። ከዛ ምን አለ ቀጠለና ان هذا ይሄ በተቀላላ አለ። አሁን የተቀራው አንቀጽና ከሱ በፊት የነበረው ያምላካችን ያላህ ምክር ጥቆማ ሁሉ ለፊ ሱሁፍ ልኡላ ዛሬ በቁርአን ላይ የመጣ አዲስ መልእክት ሳይሆን ለፊ ሱሁፍ ልኡላ በመጀመሪያዎቹ መጽሐፍቶች ውስጥ የተሰጠ ነው። በነ ተውራት በነ ኢንጂል ላይም በነ ኢብራሂም መጽሐፍ ላይም የተገለጸ ትምህርት ነው። እነማን ቢባል ሱሁፍ ኢብራሂም ወሙሳ በኢብራሂምና በሙሳ ጽሁፎች ውስጥ ራሱ ተገልጿል አለ። አሁን ከጥንት የነበሩት ምህርቶች ወደዚህ ኡመት የሚተላለፉ አሉ ለሚለው ራሱ ማጠናከሪያ መሆን ይችላል ማለት ነው። እናም ሐዲሱ ይሄንን ያስተምረናል። ከጥንት ነቢያትም ሲወረስ የመጣ እውነት ሊኖር እንደሚችል እናገኛለን። ያ ማለት ግን ከነቢያችን አለይሂ ሰላቱ ወሰለም በፊት የነበሩ የነቢያት ምህርት ናቸው የተባሉት ሁሉ እውነት ነው ማለት አይደለም ሁሉም እንደ እውነት አይወሰዱ አንዳንዶቹ ፍጹም ውሸቶች አሉ አንዳንዶቹ እውነቶች አሉ አንዳንዶቹ ደግሞ ድምጸ ተአቅቦ የሚሰጥባቸው አሉ ፍጹም በላቸው ከቁርአንና ከሰሂህ ሐዲስ ጋር ስምም ሆኖ የመጡ ታሪኮችን ነው ከሰሂህ ሐዲስና ከቁርአን አስተምሮ ጋራ ተስማምተው የመጡትን እውነት ናቸው እንላለን ይሄን እንቀበለዋለን ሁለተኛ ከቁርአንና ከሰሂህ ሐዲስ ጋር የተጋጨ ሆኖ ከተገኘ ውሸት ነው ብለን እንመልሰዋለን ጌታችን ሁለት የተጋጨ ነገርን አይናገርምና ይሄ ከንቱ ነው ውሸት ነው እንላለን ሶስተኛስ ስለ ጉዳዩ ቅዱስ ቁርአንም ሆነ ሰሂህ ሐዲስ አስተያየት ያልሰጡበት ያልተናገሩትንም ነገር ልንሰማ እንችላለን እዚህ አይነቱ ላይ ድምጸ ተአቅቦ እናረጋለን እውነትም ማለት አንችልም ውሸትም ማለት አንችልም እንዲሁም ምናልባት በሂካያ በወሬ ደረጃ ተብሎ ሊወራ ይችላል በአሉል ኪታቦች ዘንድ እንዲህ ተነገረ ሊባል ይችላል እንጂ እንደ እውነትም ማንወስደው አናስተባብለው ለማንኛውም የሚወረስ ነገር መኖሩን ከዚሁ ከሐዲሱ ትምህርት አገኘን ማለት ነው ሁለተኛ እስከ ሐዲሱ ምን እንማራለን አፈናኡ አለል ሐያ ሐያ የሚባለው ባህሪ የተወደሰ መሆኑን በዚሁ ሐዲስ ተመረናል አንተ ሐያ ከሌለ የምትፈልገው ስራ ሲል የሰው ልጅ ሐያን መላበስ እንዳለበት ከሐዲሱ ተማምና ሐያ ያለው ሰው የተከበረ ነው ማለት ነው ተወድሷል ሐያ ሲባል ምን አይነት አማርኛ ትርጉም እንደምሰጠው እንግዲህ አላውቅም ሼምም በሉት እፍረትም በሉት ወይም አክብሮት ብቻ ሐያ ይኑረን ማዕናው ከገባን ለአማርኛው አንጨነቅም እና አንድ ሰው ሐያ ሊኖረው ይገባል በየትኛው መልኩ ከተባለ ቅድም በያዝነው አንድ እፍረተ ቢስ ከሆን ከአንተ የምትፈልገውን ነገር ስራ በሚባለው መንገድ ራሳችንን አርቀን እንደዛ መሆን የለበትም ሼም ሊኖረን ይገባል አግባብ ባልሆነ ተግባር ላይ ልናፍር ይገባል ሐያ ሊኖረን ይገባል ሁለተኛስ ድርጊቱ የሚያሳፍርህ አንተን ሐያ ውስጥ የሚከተህ ካልሆነ የምትፈልገውን ነገር ለመስራት ወደ ኋላ አትበል ስራ በሚለው ደግሞ ከሄድንም አዎ እዚህም ቦታ ላይ ሐያ ሊያጠቃን አይገባም ለምን ጌታችን አላህ ኢንላላህ ላ የስተሂ አይ ያضرب مثلا الله عندن ነገር ምሳሌ ለማድረግ አያፍርም ይለናል حق ከሆነ ድረስ በሌላም ቦታ والله لا يستحي من الحق الله ከእውነት አያፍርም ይለናል እኛም ሐያ ሊኖረን ይገባል በሚገባው ቦታ ላይ በማይገባው ቦታ ላይ ደግሞ ያ ነገር ሐያ ይዞን እንደገባም በራሱ ሐያ የተወደደ ባህሪ ቢሆንም ተቀበልተና ስለዚህ ሐያ በሁለት ቦታ ላይ ማየት ይቻላል ወልሐያ ነውዓን ሐያ ሲባል ሁለት አይነት ነው ያለው አንደኛ الاول فيما يتعلق بحق الله عز وجل የአላህ حق የአላህ መብት ጋራ የተንጠለጠለና የተገናኘ ነው الثاني فيما يتعلق بحق المخلوق ከፍጡራን حق ጋራ የተገናኘ ሐያ ነው የመጀመሪያው اما الحياء فيما يتعلق بحق الله عز وجل كالله حق غرا يمجناني وحياء مندنو كتبالا ان تستحي من الله عز وجل ان يراك حيث نهاك الله يكلك له سفرا ان دايه شملي الله ان بات قربو بلو يكلك له بوتا لاي انتن ان دايه تنقاقي ادرن وان يفقدك حيث امرك ያዘዘህ ቦታ ላይ ደግሞ እንዳያጣህም እንደዚሁ ሸምሊ ይዘህ ይገባል አንተን ያዘዘህ ስፍራ ሊያገኝህ ይገባል የከለከለህ ቦታ እንዳያይህ መጠንቀቅ አለብህ ይሄ በአላህ ሐቅ ላይ የምታደርገው ሐያ ይባላል ሐያ ይኑረህ ሲባል አላህ የከለከለህ ቦታ ላይ እንዳያይህ ያዘዘህ ቦታ ላይ ደግሞ እንዳያጠፋህ ማለት ነው ወአመል ሐያኡ ሚነል መኽሉቅ ከፍጡራን ደሞ 20 አድርግ ሲባል ምን ማለት ነው ከተባለ فان تكف عن كل ما يخالف المروءه والاخلاق سلام غبار غبر غبنتن يميقارن يهونا نغرن كله كما درج مقطب نو غبار كترو سلام غبارنا كغبر غبنت غارا تصاچون نغروج ساتا درج مقطب كفطوران غارا يالا حياء ليهون يغبال فمثلا ابو شيخ لمثالين في المجلس العلمي باند شريعوي وقت بمسطبت مكمچا لاي سوي تسبسبو تقمطو شريعوي وقتن يتمارو لو ان انسانا في الصف الاول مد رجليه اول الصف لا يتقمطو سو ሁለት እግሩን ፍልፍ ይዘርግቶ ቢቀመጥ فانه لا يعتبر حياء ايه سو حياء الله ይባል حياء ማጣት ነው እግር ዘርግቶ መቀመጡ ሐራም ነው ባይባልም አደብ ቢስነት ሐያ አለመኖር ነው ሁለት እግሩን ዘርግቶ ቢቀመጥ لان هذا يخالف المروءه ግብረ ገብነትን ይቃረናልና لا به وبدل رجليه فان ذلك لا ينافي المروءه ግን ከፍሬንዶቹ ከጓደኞቹ ጋር በሚቀመጥና በሚጫወትበት ጊዜ ሁለት እግሩን ዘርግቶ ቢቀመጥ ግብረ ገብነትን ተቃረነ አይባልም ቦታ አለው ማለት ነው ገባችሁ አሁን ይሄን ስለንገሬ መቼም የኔ ቢጤ ወፍራሞችን አያካትትም እግራችን ደንዝዞ ኋላ ስንነሳ እንዳንወድቅ ወደ ቦታው እስኪመለስ ደቂቃ አንድ ረካ እንዳያመልጠን ግድግዳ ሄደን ጥግ ላይ ተደግፈን ሁለት እግራችንን ዘርጋ አድርገን ነው መቀመጥ አለበዛ በዚሁ ፍረታችን ላይ ሁለቱ ንግሩን አጥፈ ነው እንደ ፓኪስታኖች ጥቅልል አድርገ ነው ተቀምጠን ባላ እንዳጋጣሚ አዛን ሲል ማን ነው ተነስቶ ሱና የሚሰግደው አይደለም ለመነሳት መጀመሪያ አዛም ስንዘረጋው ወደ ይፈጃል እንደምንም አላህ ደርሶልን ከሰራ በኋላ ተነስቶ ለመቆምስ ያው መቼም እንግባባለን ፓኪስታኖች ማሻአላ አላህ ይጨምርላቸው እግራቸውን አጣጥፈው መሬት ቁጭ ብለው 8 ሰዓት ሙሉ ከዛ ቦታ ሳይነቃነቁ እንኳን መቀመጥ ይችላሉ የሚያስቀና ሰውነት ነው እሺ እና ሐሳቡ ገብቷቸዋል ማለት ነው አንዳንድ ሰዎች እንግዲህ ያው በተፈጥሯቸው አላህ ሐያእንም ይለግሳቸው አሉ ገና ከልጅነት ጀምሮ የሐያ ባለቤት ሆኖ በዚህ መልካም ስነ ምግባር የሚያድጋለ አስፈላጊ ባልሆነበት አስፈላጊ በሆነበት ቦታ ላይ እንጂ አይናገርም አንዳንድ ሐያ ደግሞ ከጊዜ በኋላ በልምድ በመማር ወይ ባህል የምትማረው ትምህርት ይኖራል ማለት ነው ሶስተኛ ከዚህ ምን እንማራለን ከተባለ فيه الرد على الجبريه ጀብሪያዎች ላይ የተሰጠ ምላሽ እንማራለን ጀብሪያዎች ማናቸው الذين يقولون العبد مجبور የሰው ልጅ በሚሰራው ስራ ተገዳጅ ነው የራሱ የሆነ ነጻ ፈቃድ የለውም በመርጫው መወሰን አይችልም ለሚሉ ጀብሪያዎች ምላሽ ነው እንዴት بإثبات المشيئة للعبد فقال የሚባለው ነገር ለባሪያ ማጽደቅ ያየን ምን አልወሳቸው ሐያ አልባ ከሆንክ فاصنع ما شئت የምትሻውን የፈለከውን ስራ ምን ያደረገው ነው ራሱ የፈለገው መሆኑን ያመላክታል ፈቃድና ፍላጎት የሚባል ነገር ሰው እንዳለው ከዚህው ሐዲስ ከተረዳን ጀብሪያዎች ላይ ምላሽ እንደተሰጠ ይሄው ሐዲስ ያስተምረናል ነው ኦኬ ወደ ቀጣዩ ሐዲስ እንሂድ ገብቷችኋል አይደል የሐዲስ ወንድም እህቶች باب سايحون يا حديث قطرنا الحديث الحادي والعشرون هيا عندنا حديث عن ابي عمرو وقيل ابي عمره سفيان ابن عبد الله رضي الله عنه كابي عمرو ويمدمو ابي عمره تبرال سفيان ابن عبد الله رضي الله عنه داسترالفلن قال اندزي هذا قلت يا رسول الله انت يا الله ملكتني يا هو يا نبياتنا عليه الصلاه والسلام من علاچو قل لي اسكي لني بلوني علاچو قل بلوني نغروني لي لني لني بلوني الى اسلامي بسلمنا لاي قولا عند النغغر استي نغروني باسلام قداي لاي በእስልምና ላይ ነገሩኝ ታዲያ የሚነግሩኝ ነገር ላ አስአሉ ተመልሼ የማልጠይቀው ማለት ነው ላ አስአሉ የማልጠይቀው ሆነ አንሁ ስለሱ ስለጉዳዩ ተመልሼ የማልጠይቀው አሐደን ማንንም ሰው ቢሆን አንደንም ወይራከ ከርሶች ማንንም ተመልሼ የማልጠይቀው የሆነ ነገር እስቲ አንዴ ይንገሩኛላችሁ አላሳቸውም በዚህ አጠር ባለ ንግግር ሰፊ መልእክት ተናገሩ ነብያችን አለይሂ ሰላቱ ወሰለም ኡቲያ ጀዋሚዑል ከሊም ሰፊ መልእክቶችን አጠር ባለ ንግግር አጠር ባሉ ቃላቶች የመግለጽ ኃይልና ስልጣን ተሰጥቷቸዋል ታዳ መናሉ ተሳቸውም قال አሉ قل آمنت بالله ثم استقم بالله من يالله بل كذام قطبلات اطر بالله من مسله بلاو يهول الساعه مكر ادلم يسطس آمنت بالله ثم استقم بالله من كبل كذام قطبل علق اهون بتنتن ايه صفي ملك يوطاوال كن بهولت قال زغوت معناتنو رواه مسلم مسلم يزغبوا صحيح زغبانو قال زي حديث لا يقول لي في الاسلام بسلمنا لا ينغري سيل يعني اي في الشريعه معناته نو بالشريعه وبهجغاتو لا ينغري قولا نغغرن بلو دمو سيدغمو يعني قولا لا يكون حدا فاصلا جامعا مانعا معناته نو قولا يكون حدا فاصلا جامعا مانعا ግልጽ የሆነና የተገደበ ልዩ የሆነና የጠራ ሁሉንም ነገሮች ያካተተና ያጠቃለለ ተመልሼ ሌላ አካልን እንዳልጠይቅ ከለክለና የሚያግድ የሆነ እዚሁ በቃኝ አይነት ነገር ማለት ነው فأعطاه النبي صلى الله عليه وسلم كلمتين ነብያችን አለይሂ ሰላቱ ወሰለም ለዚህ ሰው ሁለት ቃል ነበር የሰጡት አመንቱ ቢላህ ነው አንደኛው ሁለተኛው ሱመ ስተቂም አሉት አመንቱ ቢላህ በአላህ አመኛለሁ በል ሲሉት መሐሉል ኢማን አልቀልብ አሉት የኢማን ቦታው ልብ ነው ማለት ነው እንግዲህ በልብ የሚቀመጣውን ስራ ነገሩት ከዛስ ሱመ ስተቂም ከዛም ቀጥበል ጸና ሲሉት ደግሞ አላ ጣዓቲሂ ማለት ነው አላህን በመታዘዝ ጉዳይ ላይ ወሃዳ ፊ አመሊል ጀዋሪህ ይሄ በሰውነት ስራ ላይ የታየ ነው ልባም ነው ሰውነት ሲሰራ እምነት ከስራ ጋር ሲዋሃድ وهذا حديث جامع ይሄ جامع የሆነ ጠቅላይ ንግግር የሆነ ሐዲስ ነው እና አሁን ወደሚለው ስንመጣ ምንድነው ኢማን ሁሉን ያካትታል ما هو الايمان قل آمنت አመኛለሁ ካለ يشمل قول اللسان وقول القلب يملاس نغغرنا يلب نغغر بزي وسط يكاتتالو يملاس نغغر ياو اقرار ماركنو ماصدقنو ممسكرنو يا الله انجيتنت يلب نغغر دمو امنو مقبل معناتنو قل امنت بالله اني بالله امنيالو بن ثم استقم سيل دمو بزيو قطتا غودانا لاي يصنعون نو በጽናትህ ላይ ቀጥል من فوائد هذا الحديث فبهم ما طرق على حديث من دون من نوصل تمهرت بهم ما طرق على حديث تمهرت نيستانال عندنا حرص الصحابة رضي الله عنهم على العلم حرص الصحابة رضي الله عنهم على العلم صحابة وش لو كتير نبرات شو بوجتني أصينا وكت لما ذيت لما مر بتأمي بوجون نبر سلزهم نبياتنا عليه الصلاة والسلام زند ما تانا صحابيو أستي بس لما ناس عندي هون نجار ينجرون ليلا نسوي مال تيجي كبت مالته لو كتير نبرات شون يا سيا المالتنا ሁለተኛ አንደ الانسان ينبغي له ان يسال عن العلم السؤال الجامع المانع حتى لا تشتبه عليه العلوم وتختلط استلا حيواناتي اوقات بميطيقበት ጊዜ ቀጥታና ግልጽ የሆነ የጠራ የሆነ ምላሽ የሚሰጠውን ነገር መጠየቅ አለበት አለበዛ ከቀኝም ከግራ ከፊትም ከኋላ ካለው ሲሰማ ጉዳዩ ተደበላልቆበት የባሰ ብዥታ ገብቶበት በሹባሃት የሚዘውንና የሚተወውን እስከሚያጣ ድረስ እንዳይጨናነቅ እንዲህ አይነት ጥያቄ መጠየቅ መቻል አለበት ለምን ሰሃባው ምንድን ነበር ያለው ቀውለን ላ አስአሉ አንሁ አሐደን ገይሩ ስለሱ ከርሶ ውጪ አንደንም ማልጠይቅበት የሆነ ነገር ይንገሩኝ ነው ያለው እንደዚህ አይነት ንግግር ያስፈልጋል ያ ማለት ግን ያው ሰሃቦች ከነብያችን ሰለላሁ ዐለይሂ ወሰለም ውጪ በእውቀት የሚበልጣቸው ሌላ ሰሃባ ስለሌላ የዲን ጉዳይ አይጠይቁም ነበር ለማለት አይደለም እዚህ ቦታ ላይ የተፈለገው ነገር ግን ከመልእክተኛው ጠይቀው ያገኙት የጠይቁ ስለ ጉዳዩ የሚደረጋቸው ቀጥታ ግልጽና ፍጹም የጠራ ማንንም መረዳት የሚችለው ነው ማለት ነው። ሶስተኛ ከሐዲሱ ምን እንማራለን? አንነ ነብይ ሰለላሁ ዐለይሂ ወሰለም ዑጥየ ጀዋሚዑል ከሊም አጠርባለ ንግግር ሰፊ መልእክቶችን ማስተላለፍ የሚችሉበትን ጠቅላይ ቃላቶች ለነብያችን አለይሂ ሰላቱ ወሰላም ተለግሰዋል ተሰጥቷቸዋል ይሄ خصائصቸው ነው አጠቃላይ የዲን ነገራቶችን ሁሉ ይሄው በሁለት ቃል አደረሉ ያጠቃለሉት በአላህ አመኛለሁ ከዛም ከተበላሉ አላህ በቁርአኑ ደግሞ ይሄንን ገልጾልናል ሱረቱል አህቃፍ ቁጥር 13 ላይ በመዕራፍ 46 ሱረቱል አህቃፍ ቁጥር 13 ላይ من إلى البيتاتشن إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون إن الذين قالوا ربنا الله أن الزياء بيتاتشن الله نوبلو يأمننا ثم استقاموا فزام بذيه امنتاچو يصنوا الى قد يعلو فلا خوف عليهم كاهم بحالا ودفيت من يغطمنال يميل منم عينت فرحات يلباچو ولا هم يحزنون سلاسلفوت منجر يميتكزو ايدلهم بمالت الله يودساچو على مالت سورة فصلت لا يتدقم لما عرف أربعان سورة فصلت قطر سلاسان لاي إن الذين قالوا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا الا تخافوا ولا تحزنوا وابشروا بالجنه وأبشروا بالجنة التي كنتم توعدون. إن الذين قالوا ربنا الله أهونم بدقامي أن الزاقية تاتفين الله نبلو ثم استقاموا كذان بزيهم تتنزل عليهم الملائكة ملأكت بالنس لايت أرموت وسط بميجا بوغزي روحا تشولي وتاسيل يورد أغلو ألا تخافوا كهم بهلا من يقمن البلاتش أندتفر ولا تحزنوا بصلفاتشو تم مدراوي كويتا أندت تتكلم يلقونوا وأبشروا أيزواتشو أنقان دسيالاتشو بالجنة التي كنتم توعدون تلك الطاوات بنبرو جنة أنكوان دسيالة شبلو يا بسوا الجوال سلزهم نبياتنا عليه الصلاة والسلام بأ الله من يلو بلنا كزام كت بلبلو بهولتك آلات أبتك علي نقدرن يما قلس تشلوتا تسطع شوميلون تمرنا አራተኛ ምን ተማረን አረብ ሀገር ያላችሁ እህቶች በተለይ ثم ወንድሞች التعبير بكلمه الاستقامه دون التعبير المشهور عند الناس الان بكلمه الالتزام استقامه የሚለውን ቃል التزام ከሚለው በላጭ በበለጠ መልኩ መጠቀም እንደሚገባን የቃላት አነጋገር ስርዓት ስፒችንን በዛው ተምረናል። ብዙ ጊዜ አረብኛ ቋንቋ ተናጋሪ የሆኑ ሰዎች ሰውየው በእስላም ላይ ጽናት ያለው ሰው መሆኑን ለመግለጽ ሙልተዚም ነው አይደል የሚሉት? እልትዛም የምትለዋን ማለት ነው። ፉላኑን ሙልተዚም ነው ይላሉ። والصواب ان يقال مستقيم مستقيم ነው መባል ያለበት የተሻለው ይሄ ነው በቁርአንም በሱናም ስለመጣ ማለት ነው የተሻለው አማራጭ ይሄ ነው ሙልተዚም ማለት ስተት ነው ወይም ማይቻለም ሳይሆን በዒባራ በአገላለጽም በማዕና ደረጃ ጌታችን በቅዱስ ቃሉ የተናገረው ነብያችን አለይሂ ሰላቱ ወሰለም በሐዲስ የተጠቀሙትን ያዙና ሙስተቂም ሙልተዚም ሰው አሁንማ ሙጠዋም ሆኗል መሰለኝ ያ ሙጠዋ ከይፋለ እንደነው ሙጠዋ ስለው ይሄው ጺም ይላል ጺምና ሙጠዋ እንደነው نعم مستقيم ይሄን ትምርት እንማራለን ማለት ነው ከሐዲሱ ሌላ አምስተኛ ምን ተማረን ከዚህው አጭር ሐዲስ ان من قصر في الواجبات فما استقام الله قدج ያደረገበትن واجب نغراتوچن ከማድረግ ያጎደለ ሰው استقامة እንደሌለው ተረዳን ማለት ነው እንደ ሐዲሱ بل حصل عنده انحراف يتوسن مزنابل ተከሰተ ማለት ነው مستقيم አይደለም ይሄ ሰው ኢስቲቃማ አለው የሚባለው በታዘዘው ነገር ላይ ሲጸና ነው። ነገር ግን ከሐቅ መስመር ማን ነው ዋጅብ የተደረገበት ነገር የሚተው ከሆነ ይሄ ሰው ሙንሐሪፍ ነው ተዘምብሏል። ያው የኢንሕራፉ ደረጃ የመዘንበሉ ደረጃ በተወው ልክ ይለካል። እጅግ በጣም ያዘነበለ ወይም በመጠኑ ተብሎ በተወው ልክ ሊገለጽ ይችላል። ስድስተኛ انه ينبغي للانسان ان يتفقد نفسه دائما ሌላው ምንማረው ከሐዲሱ ሁልጊዜም እያንዳንዱ ሰው ነፍስያውን መመርመርና መፈለግ አለበት ፈልገ ሀግኛት ምን በማለት هل هو مستقيم ام غير مستقيم እኔ በቀጥተኛው መንገድ ላይ ጸንቻለሁ ወይስ አልጸናሁም እንዴት ነው የዒባዳዬ ሁኔታ ከዋጅባቱን ጀምርና ዋጅባቶችን ሁሌ ነው የምሰራው ወይስ አንዳንዴ ወይስ አንዳንድ ጊዜ ያጎደልኩ ነው ኢስቲቃማ አለኝ ወይስ የለኝም እንደዚህ ይያለ ነፍስያው እንዲጠይቅ ይገባል فاذا كان مستقيما حمد الله واثنى عليه الله وفقوت እስካሁን ድረስ ኢስቲቃማ ላይ ያለ ከሆነ ጌታውን ያመስግን የዋለለት እሱ ስለሆነ ውዳሴውንም ይጨምር አላህን ያወድስ وسأل الله الثبات ለቀረው ቀሪ ህይወቱ ደግሞ አሁንም አላህ ጽናትን እንዲሰጠው ثبات ጽናትን እንዲሰጠው ይለምን وإن كان غير مستقيم مستقيم على مهونن كاغنيا راسن مرمرو كاغنيا جن وجب عليه الاستقامه توبه تدرجو يملسنا كاحون بهالا لقرو هيوت بصنات لما سالف يجمر هيوتن تا الله غار يلون جننيونت يستكاكل معناتنو فمن اخر الصلاه عن وقتها فهو غير مستقيم ሶላትን ከተመደበላት ወቅት የሚያዘገይሰው ኢስቲቃማ አለው አይባልም لانه اضاع الصلاه صلاتنا باكملنا ومن منع الزكاه فهو غير مستقيم زكان ማውጣት እየቻለ ያላወጣ ሰው አሁንም ኢስቲቃማ የለውም ዘካን ከንቱ አድርጓታልና ومن يتعدى على الناس في اعراضهم فغير مستقيم በሰዎች ክብር ላይ ወሰን የሚያልፍ ሰው ይሄም ኢስቲቃማ የለውም حرام ነገርን ተግብሯልና ሰዎችን የሚያታለላቸው በንግግር በጉርብትና በመሳሰሉት ሁሉ የሚያታለል የሆነ ሰው ኢስቲቃማ የሌለው ነው ኢስቲቃማ በህይወታችን ሊኖረን ይገባል አላህ ይወፍቀን امام النووي رحمه الله قل آمنت بالله ثم استقم يميلون سيبرروا من قالوا اي كما امرت ونهيت او كما امرت ونهيت عند تعززكو تفصماله عند تكلكلكو ترقاله تتنققاله والاستقامه ملازمه الطريق بفعل الواجبات وترك المنهيات استقامه የሚባለው በቀጥተኛው ጎዳና ላይ መጽናት ማለት የታዘዝከውን ዋጅብ የሆኑ ነገሮችን በመስራት የተከለከልካቸውን ሐራም ነገሮችን በመተውና በመራቅ ነው ይሄ ነው ሊሆን የሚገባው ይሄንን ከሐዲሱ ከተማረን ሶስተኛውን ሐዲስን ጨምረላችሁና ለዛሬ እሱ ላይ እናበቃለን الحديث الثاني والعشرون አያ ሁለተኛ ሐዲስ عن ابي عبد الله جابر بن عبد الله الانصاري رضي الله عنه جابر بن عبد الله الانصاري رضي الله عنهما ان رجلا سال النبي صلى الله عليه وسلم فقال ان سويه نبياتنا عليه الصلاه والسلام طيقاچو عندي حال ارايته علاچو اسكي من يمسلوتال اور بمعنى نغروين اندمالتنا اذا صليت المكتوبات يتصافو بنين قداي صلاتوج كسجدكوين وصمت رمضانن كصومكوين واحللت الحلال حلال نغروچن حلال كادركوين وحرمت الحرام حرام نغروچن ارم كادركوين ولم ازيد بل جمر على ذلك بنزه لاي شيئا عندكنم نغر بل جمر ادخل الجنه جنت جبال لهن بلو طيقا قال ساتشو مالوت نعم اوناد رواه مسلم مسلم يزجبو حديثنا ومعنى حرمت الحرام اجتنبته ارمن ارم بادرغ ማለት ብርቀው ማለት ነው ومعنى احللت الحلال حلالا حلال بادرغ فعلته بصراو ማለት ነው معتقدا حله يتفكر مهونن امنيه ማለት ነው እሺ جابر بن عبد الله رضي الله عنه باستنلفه حديث لاي مندن ያለ ان رجلا عليه የሆነ ሰውዬ ነው ያለው አርቲክሉ ኢንዴፊኒት ነው እዚህ ጋር ዴፊኒት አይደለም ان رجلا الرجل بلو بالفنا بلا ملا متاون انديفينيت ارتكل هونوال ማለት ነው አይታወቅም ሰውየው ምክንያቱም لا تحتاج لمعرفه عيني ሰውየው ማን ነው ሚለውን ማውቁ አይደለም ቁም ነገሩ የጠየቀው ጥያቄ ምንድነው የተሰጠው ምላሽስ የሚለው ነው ለኛ ትምህርት የሚሆነው። ግለሰቡ ማን ነው? እሱ አይደለም እናቆም ነገሩ። ታዲያ ይሄ ሰው ተባለ፣ ስሙ ለጊዜው ያልተጠቀሰው ሰአለ ነብይ ሰለላሁ ዐለይሂ ወሰለም፣ ነብያችንን ጠየቃቸው። ምንድን ነበር የጠየቀው? ተመልከቱ። فقال على ارايت ማለት بمعنى اخبرني እንደማለት ነው። ሀያ ሁለት ነው። ارايت እስኪ ንገረኝ፣ بمعنى اخبرني እስኪ ንገረኝ። ምን ልንገረ? በውስጥ ታዋቂ ነው። ኢዛ ሰለይቱ ከሰገድኩኝ አለ አልመክቱባት የተጻፉብኝ ግዳጅ የተደረጉ ለማለት ነው። አምስት ወቅት ሰላቶች ፈጅር፣ ዙህር፣ ዓሱር፣ መግሪብ እና ዒሻ እነዚህን አምስት ወቅት ሰላቶች ወቅታቸውን ጠብቄ በአግባቡ ከሰገድኳቸው አለ በእኔ ላይ የተጻፉና የተደነገጉ ግዳጅ የሆኑብኝን። ወሱምቱ ረመዳን ረመዳንን ብጾም አንድ ወሩን ሙሉ፣ ወአህለልቱ ከዛም ሐላል ባደርግ አለ እንደ ተፈቀደ አምኜ ብተገብር። ምንን? አልሐላል ሐላል የሆነን ነገር ሸሪዓው ሐላል ያደረገልኝ የተፈቀደልኝን ነገር መፈቀዱን አምኜ እኔም ወአህለልቱ ብተገብረው ሐላል ባደርገው፣ ወሐረምቱ ደግሞም እርም ባደርግ ሐራም ባደርግ ምንን አልሐራም ሐራም የሆነን ነገር በሸሪዓው ሐራም የተደረገውን ነገር ሐራም መሆኑን አውቄ አምኜ እኔም ሐራም ባደርገው ብርቀው ማለት ነው እንዳልሰራው። ይህንን ካረኩ በኋላ ግን አለ ወለም አዚድ ባልጨምር አላ ዛሊከ በእነዚህ ላይ ባልጨምር ሸይአን አንዳችም ነገር ባልጨምር አለ። ምንድናቸው ጭማሬ ከዚህ በኋላ ካላችሁ፣ ለምሳሌ ሶላትን ብናነሳ ሱና የለም፣ ቀብልያ አለ፣ ባዕድያ ሙስተሐብ የሆኑ ሶላቶች አሉ፣ ዊትር አለ፣ ሶላተ ዱሃ አለ፣ ሶላተ ለይል አለ፣ ብዙ አለ። ምንም ሱና የተባለ ሶላት ባይጨምር ረመዳንን ከጾምኩ በኋላስ ሸዋል አለ ሱና፣ ሰኞ ሐሙስ አለ፣ ሶስት ቀናት በየወሩ የሚጾም አለ፣ የዙልሒጃ ዘጠኝ ቀናት የመሳሰሉት አጠቃላይ ሱናዎችን ባልጾማቸው ማለት ነው። ይህንን ባደር ባጭር ቋንቋ ግዳጅ የተደረገብኝን ብቻ ብተገብር ማለት ነው። ምንም ባልጨምር በግዳጁ ላይ ግን እንደታዘዝኩት ሆኜ ብገኝ አአድኹሉል ጀና ጀነት እገባለሁ አለ። ይህም ብቻ ያረጋግጡልኝ ፈልጋለሁ አለ። ነቢያችን አለይሂ ሰላቱ ወሰላም አጠርና ምጥን ባለች ምላሽ ናም አሉት። የስ አሉት። አዎን አሉት። ሹር በእርግጠኝነት ትገባለህ። አላሁመ ጅዐልና ሚን አህሊል ጀነህ። እሺ፣ ከዚህ ሀዲስስ ምንድን ነው የምንወስደው? ትምህርት ነው። አሁንም من فوائد هذا الحديث كزي حديث كما نناغنياچو تقموش مكاكل عندنيا حرص الصحابه رضي الله عنهم على السؤال صحابهوچ اهونم ጥያቄ ላይ ያላቸውን ጉጉት እንማራለን። ይኸው ይሄን ያህል ጉጉት ነበራቸው፣ ይጠይቃሉ፣ ይማራሉ። አንድ ሰሃባው መጥቶ አረአይተ እስኪ ንገረኝ ብሎ በመጠየቁ ሰሃባዎች ይጠይቁ እንደነበር ተማርን ይባላል። ሌላስ ምን ተማራችሁ ብንባል፣ ሁለተኛ በያኑ ጋያት ሰሃበቲ ረዲየላሁ ዐንሁም ሰሃባዎች የመጨረሻ ግብና አላማቸውን ተረዳን። ወአነ ጋየተ ሸይ ዒንደሁም ድኹሉል ጀና የእነሱ የመጨረሻ ግብና አላማቸው ጀነት መግባት ነበር ማለት ነው። ጤና ይጠበቅልኛል፣ እድሜ ይረዝምልኛል፣ ሀብታም እሆናለሁ ወይ፣ ብዙ ልጅ አገኛለሁ፣ ከበሽታ እጠበቃለሁ። ይሄ አልነበረም ጥያቄው። አአድኹሉል ጀና ጀነት እገባለሁ ነው ሲል፣ ለካ የሰሃባዎች የመጨረሻ ግብና አላማ ጀነት መግባት እንጂ ላ ከፍረተል አምዋል ወላ ከፍረቱል በኒን ወላ ተረፍ ኢዱንያ የነብረትና የልጆች መብዛት በዱንያ ላይ ቅምጥል አልነበረም። ይሄ ነው። ለዚህ ደግሞ የሚያጠናክርልን ምናልባት የዚህ ሰሃባ ጥያቄ ብቻ ነው እንዳንል ጉዳዩን የሚያጠናክረው ምንድን ነው የሚባለው? ولهذا لما قضى احد الصحابه للنبي صلى الله عليه وسلم حاجه لنبياችን صلى الله عليه وسلم حاجه لم يسفلغاچو نجر አንዱ ሰሃባ አቀርቦቱን ካቀረበና ካሟላላቸው በኋላ قال له النبي صلى الله عليه وسلم اسال ما ماذا تريد تفلغون نجر طيقات من تفلغالله አሉት ቸግሮኛል የተወሰነ ሳንቲም ስጡኝ አሁን ላደረኩት ግልጋሎት ወይም እድሜ እንዲረዝም ዱዓ አድርጉልኝ አላለም። ይሄንን ጥያቄ ሲያቀርቡለት ምን አላቸው? በሰራው መልካም ስራ قال اسالك مرافقتك في الجنه እኔ መፈልገው ከርሶ ጋራ በጀነት ጎረቤት እንደሆን ነው። የርሶን የጀነት ጉርብትና እፈልጋለሁ። በጣም ከባድ ጥያቄ ጠየቃቸው። አው غير ذلك ከዚህ ውጪ ጥያቄ የለህም ሲሉት قال هو ذا እኔ መፈልገው እሱም ብቻ ነው ሌላ የለም። قال فاعني على نفسك بكثره السجود እንግዲያው አንተም ስጁድን በማብዛት አግዘኝ ሱናዎችን እየተገበርክ አብዛ ኢንሻአላህ በኔ ሸፋዓ በአላህ ፍቃድ ደግሞ እዛ እንገናኛለን ነው። ስለዚህ የሰሃባዎች የመጨረሻ ግባቸው ጀነት መሆኑንም በዛው ተማርን። እኛም አላማና ግባችንን ልናስተካክል ይገባል። ከመጥፎ ነገር የምንታቀበው خیر ነገራቶችን የምንሰራው አላማና ግቡ እስር ቤት እንዳንገባ ሰዎች ዘንድ ስማችን እንዳይጠፋ ሳይሆን አላህ ነገ በረህመቱ ጀነት እንዲሰጠን መሆን አለበት። አላማና ግባችን ዱንያን ተሻግሮ አኺራ መድረስ አለበት እንጂ እዚሁ ዱንያ ላይ የተገደበ እንዲሆን አይደለም። አንተ ዘካ ስታወጣ ሰደቃ ስታወጣ አላህ በመትኩ በዱንያ ሀብትህን ብቻ እንዲያሰፋው ሳይሆን ትልቁ ደግሞ አኺራ ላይ በመልካም ስራ ሚዛንህ ላይ እንዲያተልቅልህ መሆን አለበት። ይሄን ተምረናል ነው። ሶስተኛ ምን ተማርን ከዚህ ሰሃባ ጥያቄ? ان الانسان اذا اقتصر على الصلاه المكتوبه فلا لوم عليه عند مسلم يهونه سو امست وقت جديت صلاتوش ላይ ብቻ ቢገደብ ከዛ ውጪ ባይሰግድ ولا قبليه ولا بعديه ولا الضحى ولا الليل ولا الوتر ولا التحيه ማንኛውንም ከአምስት ወቅት ፈርድ ሰላት ውጪ ያሉትን ሰላቶች ባይሰግድ ግዳጁ ላይ ብቻ ቢገደብ ፈላለው ማለይ ወቀሳ እንደሌለበት እንደወጣለን። ለምን አትሰግድም ተብሎ እንደማይወቀስ ከሐዲሱ ተማርን። ወይም ወላ ይህሩሙ ሚን ዱኹል አልጀና ጀነት ለመግባትም እንደማይከለከል ከዚሁ ሐዲስ ተማርን። ለምን ባልጨምር ብሏል በእነዚህ ላይ ሰሃባው? አዎ ትገባለህ ነው ያሉት። እነዛን ካልጨመርክማ አላሉትም። ይሄንን ተምረናል ነው። ስለዚህ አምስት ወቅት ፈርድ ሰላቶች ከሱና እጅጉኑ በላጭ ናቸው። ብቻቸውን በአግባቡ ከተፈጸሙ ባለቤቱን ጀነት እንደሚከቱት ከዚህ ሐዲስ እንረዳለን። ለዚህ ነው ሐዲሱ ወልይ ላይ ነብያችን አለይሂ ሰላቱ ወሰለም እንደነገሩን ጌታችን አላህ ምን አለ? ባሬ ወደኔ አይቀርብም አለ። وما تقرب الي عبدي بشيء احب الي من اداء ما افترضته عليه يا رب اني واجب يدركوبتن قداج يدركوبتن نجر كما فصم ببلط ملكو عندني باريا ودني بمن ما عينت ملكو ليقرب ايشل ماله تلقو ود الله ميقربن نجر مندنو فعل الواجبات نو كله ببيت قداج يهونن نجر باغبابو مفصم نو ይበልጥ ደግሞ እየተወደድክ እንድትቀርብ የሚያደርግ ደግሞ በሁለተኛ ደረጃ አንዋፊል ሱና ተወዳጅ የሆኑ ተግባራቶችን ስታበዛ ነው። ስለዚህ ዋጅብ በደረጃው እጅግ የበለጠ መሆኑን ከዚህ ሐዲስ ተማርን። ታዲያ ያ ሲባል ቅድም ከላይ ወንድማችን እንደጻፈው እያንዳንዱ ሸሂን ሐዲስ ሰምተሽ ሱናን እንዳታቆሚ እንዳለው ሎቢ ላይ አዎ ሱናን ልናቆም አይደለም መልእክቱ የፈርድ ሰላትን ደረጃ ለመግለጽ ነው የመጣው። ታዲያ እነዚህ ሱናዎች አሁን ትልቁ አስፈላጊነታቸው ምንድነው ሲባል ጌታችን አምላካችን አላህ ጎዶሎዎች መሆናችንን ያውቃል። ስሜታችን ተከተለን በሸይጣንም ማሳሳችነት በዱንያም በልጅ ነገሮች ዋጅባቶች ላይ እንደምናጓድል ያውቃል። ስለዚህ ነገ የቂያም ቀን ዋጅብ ተግባራቶቻችን ሚዛን ላይ ሲቀመጡ በሚጎድሉብን ጊዜ እንዲያሟሉልን አላህ አስቀድሞ በራህመቱ ሱና እንደነገገልን። ይሄ የጌታችን ራህመትና ሁሉን አዋቂነት ነው የሚያሳየው። ስለዚህ ሐዲስ ላይ እንደተገለጸው መጀመሪያ ከሰራችን የሚመዘነው ምንድነው? ሶላት ነው አይደለም? ሶላት ሲባል ደግሞ ፈርድ ነው፣ ግዳጅ ሶላት ብቻ ነው የሚመዘነው። አምስት ወቅት ፈርድ ሶላቶች ሚዛን ላይ ይመዘናሉ። ሚዛኑ ላይ ከጎደለብንስ፣ ክፍተት ከታየስ አላህ በራህመቱ ምን ይላል? መላእክቱን ሲያዛቸው ሁሉን አዋቂ ሆኖ ሳለ ባሪያዬ ከሱና ሶላት የሰገዳቸውን ተመልከቱለትና እነዛን ሱና ሶላቶች ፈርዱ ላይ ክተቱለት ሙሉለት ይላል። ከዛ ያንን ሱና በጎደለው ፈርዱ ላይ ሲካተት እንዲሟላ። ከዛ በኋላ ሌሎች ስራዎችም እንደዛው ዘካሽ ይታያል። ዘካሽ ላይ ክፍተት ካለ ያወጣሽው ሰደቃ ይፈልጋል። ረመዳንሽ ይመዘናል። ረመዳንሽ ሲታይ ክፍተት ካለ የሱና ጾሞችሽ ይፈልጋሉ። የመጀመሪያ ሐጁ ግዳጅሽ ይታያል። እሱ ላይ ክፍተት ካለ ተጠውዕ ያደረግሽው የጨመርሽው። እንደዛ ያለ ግዳጅ ተግባራቶች ሁሉ ታይተው በመትካቸው ሱና የሆኑት ነገሮች አሉ። ማንኛውም ዋጅብ ነገር በተቃራኒው ሱና የሚኖረው ክፍተት እንደሚኖርብን ጌታችን አላህ ያውቃል። በዛ ዋጅብ ላይ በዛ ክፍተት እንዳይቀጣን ከወዲሁ አላህ ሱናውንም በተጨማሪነት ደነገገልን። ያ ነው ኒው ሆፕ። አራት ጎማ ያለው የቤት መኪና ይዘሽ ብትወጪ የምትፈልጊው ቦታ ያደርስሻል አይደለም? ምክንያቱም አራት ጎማ ላንቺ ለአነስተኛ መኪና በቂ ነው። ነገር ግን አያስተማምንም። መንገድ ላይ ጎማ ሊተነፈስብሽ ይችላል፣ ሊፈነዳ ይችላል። ስለዚህ ምን ታደርጊያለሽ? ሁሌም እስኮርት ጎማ ይዘሽ ትሄጃለሽ። ይሄ የታወቀ ነው። ይህ አይነት ችግር ሊከሰት ይችላል። መጠባበቂያ ነው። ሱና ሰላት ለፈርድ መጠባበቂያ ነው ማለት ነው። 11 ተጫዋቾች ያሉት አንድ ብሔራዊ ቡድን ሜዳ ላይ ገብቶ ለመጫወት የተሟላ ክለብ ነው አይደል የሚባለው? አንዱ በረኛ ነው፣ 10 ተጫዋች ናቸው፣ ሙሉ ነው። ግን ማንኛውም ክለብ ከታች ደካማው ጀምሮ እስከ ላይ ትላልቅ ዓለም አቀፍ ክለቦች ወደ ሜዳ ሲመጡ ግን 11 ብቻ ይዘው አይመጡም፣ ተጨማሪ ይዘው ይመጣሉ። ለምን? በ90 ደቂቃ መሃል የሚፈጸም ችግር አለ። ከተጫዋች መሃል የሚደክም አለ፣ በጉዳት የሚወጣ አለ፣ ወይ ምናልባትም ሌላ አይነት ችግር ይኖራል። ያ ሲከሰት ምን ይሆናል ማለት ነው? ተቀያሪ ተጫዋች ቤንች ላይ የነበሩት ይመጣሉ። አንተም በምትፈጽማቸው ግዳጅ ተግባራቶች ላይ ሱና የተደነገገልህ ለተከፈተብህ ክፍተት መጠገኛ ይሆን ዘንድ ነው። ይሄ የአላህ ጥበብና ራህመት ነው። ይሄንንም እንማራለን ነው። እሺ፣ ሌላስ አሁንም ከዚህ ሐዲስ እንማራለን ወይ ነው? አራተኛ አን ሰላዋት وكذلك الصوم من اسباب دخول الجنه። በዚህ ሐዲስ መሰረት አምስት ወቅት ሰላቶች የረመዳን ጾምም ጀነት ለመግባት ሰበብ እንደሚሆኑ ከሐዲሱ ተምረናል። ነብያችን አለይሂ ሰላቱ ወሰላምም በሌላ ሐዲስ እንደነገሩን وقد ثبت عن النبي صلى الله عليه وسلم ان من صام رمضان ايمانا واحتسابا غفر الله له ما تقدم من ذنبه። አላህ ረመዳንን አምኖ አላህ ዘንድ አጅር አገኛለሁ ብሎ ተሳስቦ የጾመ ሰው ከዚህ በፊት የሰራቸውን ጥቃቅን ወንጀሎችን ሁሉ ይቅር ይለዋል። አላህ ለረመዳን ያድርሰን። ስለዚህም ሶላትና ጾም ጀነት ለመግባት ሰበብ እንደሚሆኑ ከዚሁ ሐዲስ ላይ ትምህርት እናገኛለን። አምስተኛ አላ የምተኒዑ ልኢንሳኑ ሚን አልሐላል በሸሪዓችን ሐላል የተደረገ የተፈቀደ ነገርን ከመገልገል የሰው ልጅ ሊታቀብ ሊከለከል እንደማይገባው እንረዳለን። ምንም ሸሪዓዊ ያልሆነ ሰበብ ሳይኖር የሰው ልጅ ሐላል ነገርን በራሱ ላይ ማቀብ ወይም ሌላ አካል እሱን ሊያቀበው መሞከር የሚያስወቅስ ነው። ሐላል ነገሮችን በራሳችሁ ላይ እርም አታድርጉ። የመርጫ ጉዳይ ነው። እርም ግን ልታረጉ አይገባም። እሞታታለሁ እንጂ ካሁን በኋላ ወተት አልጠጣም ብትይ ይሁን ትወቀሻለሽ በሸሪዓ። አላህ ሐላል ካደረገልሽ አንቺ በራስሽ ላይ እርም የምታደርጊበት ምንም ምክንያት የለም። ነገር ግን እኔ ወተት ምርጫዬ አይደለም ከወተት ይልቅ እንትን ያምረኛል ብትይ ያ የመርጫ ጉዳይ ነው። ግን ራስ ላይ እርም አድርጎ እዚህ ደረጃ ላይ መዳረስ ሐላል የተደረገ ነገር ማቀብ አግባብነት የለውም ነው። ይሄንንም ተማርን ከየትኛው ወአህለልቱ ለሐላል ከሚለው ሐላል የሆነን የተፈቀደን ነገር ሐላል ባደርገው ማለትም ሐላል መሆኑን አመኜ ብገለገለበት ስላለ እኛም አላህ ሐላል ያረገልን ልንገለገል ይገባናል። እርም ማድረግ የለብንም። እንደ ምርጫ ጉዳይ ግን የሚተው ነገሮች ሊኖሩ ይችላሉ። እኔ እዚህ አረብ ሀገር መጥቼ ሩዝ የበላሁት እስከዛሬ በሁለት አመት ከመናምን ቆይታዬ በቀናት የሚቆጠር ነው። ከእጅ ጣቶች አይዘልም። እንግዲህ እናንተ ግን በቀና አንዴ ካልበላችሁ እንቅልፍም የማይወስዳችሁ ትኖራላችሁ። ምን ነው ሲባል የምርጫ ጉዳይ ነው። ካልመረጥኩስ? እኔ በግሌ አልመረጥኩም። የኢትዮጵያ እንጀራ ጋራ ስለት አለብኝ ብዬ ከሆነ የምርጫ ጉዳይ ነው ማለት ነው። ነገር ግን ሩዝ ከመበላ አይነት ደረጃ ከተደረሰ ሌላ ችግር ሊከሰት ነው። እሺ ስድስተኛ ምን ተማርን ከተባለ አሁንም ان الحرام ما حرمه الله تعالى في كتابه او على لسان رسوله صلى الله عليه وسلم حرام የሚባለው ጌታችን አምላካችን አላህ በቅዱስ ቃሉ በቁርአን ላይ حرام ያደረገው ወይም ነብያችን عليه الصلاه والسلام በሱናቸው ላይ حرام ያደረጉት ከሆነ ነው። ይህን ነገር حرام የማድረግ መብት የአላህና የመልእክተኛው ነው ማለት ነው። ይሄን ተምረናል። وتحليل الحلال وتحريم الحرام هو عام في جميع المحللات في جميع المحللات وجميع المحرمات ማንኛውንም ነገር حلال የሆነንም حلال ማድረግ حرام የሆነን ነገርም حرام ማድረግ በአጠቃላይ ሐላል በሆኑትና ሐራም በሆኑት ነገሮች ላይ የሚመለከት ነው። ሰው የሐላል የሆነ ነገር ሐላል ባደረገ ቢል አጠቃላይ ሸሪዓ ሐላል ያደረገውን ሁሉ ሐራም ባደረገ ሲል ደግሞ ሸሪዓ በጠቅላላ ሐራም ያደረጋቸውን ማለት ነው። ይህንን ባደረገ ስላለ አንድ ነገር ሐራምና ሐላል ማድረግ የአላህና የመልእክተኛው ወቅት እንደሆነ ተማር ማለት ነው። የዛኔ ነው ለነተ ገባለሁ እንዴ ብሎ የጠየቃቸው። ሰባተኛ ان الجواب بنعم اعاده للسؤال አዎ የሚለው የነብያችን አለይሂ ሰላቱ ወሰለም መልስ ለጠያቂው መልስ መሆኑን ያሳያል ማለት ነው። ጀነት ገባለሁን ሲል አዎን አለች። ስለዚህ አዎ ምንድነው ማለት ነው? መልስ ነው ማለት ነው አይደለም? አዎ መልስ ነው። ታዲያ መልስ ከሆነ አሁን አንድ ጥያቄ ሊነሳ ነው። ولهذا لو سئل الرجل فقيل له اطلقت امراتك አሁን ሚስትን ፈታሁሽ ካላልኩኝ በሌላ መልክ አይፈታም ወይነት ለሚለው ጥያቄ ላይ አንድ ሰው ቢጠይቀው ሚስትን ፈታሃት እንዴ ቢለው قال نعم او قال فانها تطلق ተፈታች ማለት ነው። ሚስት ተፈታች ለሽ አው ብሏል ሰውየው። ፈታሁሽ አላለማ አው ነው ያለው ከተባለስ አዎ መልስ ነው ለጥያቄው ለተጠየቀው ጥያቄ መልስ ነው ሚስትህን ፈታሃት አዎ ካለ አዎ ፈትቻታለሁ እንደማለት ያው ነው ሚስቴ አይደለችምም ያው እኮ ነው መልስ እኮ ነው ሰው ሚስቴ ካይደለች ምንድን ነች ሚስት ካልሆነች ፈታሃታለሁ ስለዚህ نعم يميلوا لطياقيو يتسطم ملاش نو لان قوله نعم او يميلوا ملاشو اي طلقتها مالت نو فتاهات اند مالت نو سلازي عند سو سيت لجين داركول اني سيت لجالچين سطقو تقبل ك15 بيله او قالك صدق مالت نو قبلت اسفتل اي تطبقب አዎ ካልክ ኦሬዲ ተቀብለሃል ማለት ነው አዎ ምንድነው መልስ ነው ባንድ አፍ ይባላል ማለት ነው ኦኬ እንግዲህ እዚህ ላይ እናቆም አላህ በሰማነው ተጠቃሚ ያድርገን አው ማይመን ሱዳኖች ናቸው ነው መሰለኝ ሱዳኒ ነው ሲያስተምር ምን ላይ እንደሆነ ረስቸዋለሁ መድረሳ ላይ ገብቶ ሲያስተምር ነው ነብያችን አለይሂ ሰላቱ ወሰላም ሰላሰቱን ጅድሁን ጅድን ወሃዘሉሁን ጅድን አሉ ሶስት ነገሮች ምራቸው ምር ነው ቀልዳቸው ምር ነው ብሎ አስተማረ አንኒካ ወጣላክ والرجع جابتشا فتشنا مملس مرم اندمر نو قلدم اندمر يوصلال بالنزيه نغروش قلد يلدم تتنققوال هذا عند اراده تماري يا استاذ علاجو انت استاذ وي فتشنا مملس رجع جبتوينال على مفتات من اندهونا مملس ነገር ግን ኒካህ የሚለው አልገባኝ ምንድነው ሲላቸው ተማሬ ጃሲም ሆያሉ አንድ ሰው ሴት ልጅን ለእከሌ ቢድርለት ያም ሰው ተቀብያለው ቢል ቀልድ የሚባል የለም ኦሬዲ ተቀበለ ኒካሁ ጸደቀ ማለት ነው አሉት አልገባኝም ኡስታዝ አሉት አንተ ጃሲም አሉት ተማሬ ሆያሉትና ለምሳሌ እኔ ልጄን መርየምን ላንተ ዳር ኩል ቀብል ታለካፋቸው ነጠቃቸው እንዴ ሲል ልጅ ላንተ ዳር ኩሲል ቀብል ተቀብያለው ምን አልካለ አፉ ተቆራረጠ ቀብል ተቀብያለው መጣው አንከው ያዙትና ጠልቅ ጠልቅ በልፈታሉ አራ አልፈታም በፍጹም በርሶ ትምርት መሰረት አሁን ተቀብያለው ከጎን ያሉት መስክሮች ናቸው እነዚህ ሁሉ የክፍሉ ተማሪዎች አሉ እዛው እልልልል ያሉ ሲጮሁ ነበር ቪዲዮ ላይ ማንሞኛላና ወሰደ ያው ይሄንን ለማስተማር ተፈልጎ እንጂ እዛ ቦታ ላይ ሁሉም ኮሜዲያን ይመስላሉ አላ ኩል ሐል ሀይረዲን እንግዲህ ቪዲዮ ላይ እንደዚህ ሰርቶ የሚለቁትማ እንትን ነው የሆነ ባክሽን እንትን ለማለት ለማስተማር እንጂ ወነተኛ ክስተት አይደለም ሁለተኛ ደግሞ ይሄ ሪልም ወደ ተጨባጭ ማለም እናወጣው ወነት መሆን አይችልም እንደ ሸሪዓው ምክንያቱም ሰውየው ሴት ልጅ እንዳርኩላ አይደለም ያለው ምሳሌን ነው ያለው ምሳሌን ያለው እኔ እንደዚህ ብልህ አለው እንጂ ጃሲም ልጅ እንዳርኩ አላለው ስለዚህ በሸሪዓ ህግም አይሰራም በምሳሌ ረገድ ነው ያስተማረው ነገር ግን በቀልድ ተናግሮ ቢሆን ኖሮ ሴትየዋ ጉዲ ፈላ ነበር ነው አላ ኩል ሐል ያው እስካሁን የነበረን ቆይታ ይሄንን ይመስላል አላህ እንግዲህ በሰማነው ተጠቃሚ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه የሴትየዋ ጉዳይ እንዴት ይሆናል ለኔ ተደዋል ከጥሩ አንተ ምትኖረውን የሷን ጉዳይ ታይ ነበር አ ወላውላችሁ ደግሳቸው አጋቡኝ ነበር የምትለው። ገድ የለም የሷን ጉዳይ በሂደት አሳምናታለሁ። ብቻ ቶሎ ብላችሁ አፋጥኑት ነው እንጂ ሴት ልጅ አለመርጫዋማ መቼ ትዳራለች? ቀድሞ ነገር ያለ ፍላጎቷ ላልፈለገችው ሰው ከተዳረች ራሱ በሸሪያ ፍርድ ቤት ቃዲ ላይ መክሰስ ትችላለች። አባቷንም ቢሆን ልክ በነቢያችን አለይሂ ሰላቱ ወሰላም ዘመን አባቷን እንደከሰሰችዋለች። ረመዳን እንግዲህ አንድ ወር ከስንት ቀን ቀረው ልበልሽ? ከሀያ ቀን ልበል ወይስ ከምን? ዛሬ ረጀብ ስንት ነው? የታለ ሂጅሪ ካላንደር? ሂጅሪ ሂጅሪ ካላንደር ብስሚላ። ኦኬ፣ አልዮም ረጀብ 11። ስለዚህ ረመዳን አንድ ወር ከአስራ ስምንት ቀን ቀረው። አንድ ወር ከአስራ ስምንት ቀን አላህ ያድርሳት። ያው አስራ አንድ በሐሙስ ነው አሁን የሚቆጠረው። ከመግሪብ በኋላ ያለው አቡ ፊርደውስ ሐሙስ ነው የሚባለው፣ ሮብ አይባልም። ምክንያቱም መግሪብ ተሰግዶ አልቋል፣ መሽቷል። ነገ ነው ሲባል አይደል ዛሬ ማታ የሚጀምረው ተራዊው ምኑ። ይሄ ምሽት ላለፈው ለቀኑ ሳይሆን ለነገው ለሚመጣው ነው። እኛ ጋር መሽቷል፣ ስለዚህ ለሚመጣው ቀን ስለሆነ 11 እንለዋለን።